أبي بردة بن عن ابن ياري بلوي الأنصاري رضي الله عنه أن سمع رسول يقول لا يزداد فوق أسد أسواد كاسر على الجاب لا يتجرفهم إلا في حد من حدود الله. كاسر على الجاب لا يتجرفهم إلا في تعزيل مثل موتهم تعزيل مثل أهون شريعة يتنزقه داون وقمر وكاربا إسكا سمانيا وإمتو اندزل كالسفات يعلو كالسفات قال هنا بستقر كاسر على الجاب لا إلا تعزيل تبدو سرعان لما أنتظر تبدو مالا ያስተማሩ ወጭም ይሁን ተራታዎችም ይሁን ምንዎችም ይሁን ካስር አለንጋ በላይ ማግራፍ አይጋባል። ይሄ ታዕዚም ነው ታዕዚም ስርዓት ማፍራት ተወጣ ነው ካስር አለንጋ በላይ ማግራፍ ይቻላል። ለዚህም ሊላ እንዳሁኑ ካምሮ 84 እንደው ማደር ቀልፎ 80 እንደሆሞ ያን የዲና ጀርጁ 100 እንደዛ ካልሆነ በስተቀር ካስር አለንጋ በላይ ማግራፍ ለዚህም ሊላ ይቻላል። እኛው ጠረፉ ብቻው ይፈጠሩን እንጂ ያመናጭቆም እንደማድረግ ስለልተው ከሆነ ለማቀብ ይደይ ላይ አጥራት ለዱ ስለልተው ከሆነ በዚህ ማግራፍ የሚያዋድ ማለት ነው። ከሆነ ይፈጠው ያኛው ህግ ላይ ሸክ ነው እንጂ ሰውን ማለት ይላል ማለት ነው። አ ወስቶም እንደዛው ለታይል ካለንጋ በታች እንደውይታው ሳይበዛው አዲሶ ከሆነ እኮ ቢሞት አስተይቃል ይላል። ኡስታዝም ሆነ ተማሪም ሆነ መምህሩም ሆነ አስጠኝም ሆነ ፋጢም ሆነ ባለቤቱም ሲያድብ ሆነ ከአዲብ ሆነ ከነ ባገር ከጣው ከተለመደው በላይ ከሆነ ይሄ አዲሱ እንግዲህ ያው ለውጀር ፈውቅ አሰርቷት እንዳዲያ ትልቅ ነው ቢላ ያፋዲ ነው ስለዱዲ ስለባቡ ቀድ ያትዋት ታዚን ቢሎ የወራው ዳውዳ ያትሉ ባቡ ፍታዚን ወትሪዲ ስለዱ ባማድ ፍታዚን ወነጀ ያውሉም የታዚን ነው ይሄ ታዚን ማለት هذا بس عندنا انتباه ايمان رجيم نظر ايمان جهاد